ከዚህ በኋላ ደግሞ ወንድሜን ዳግማ ወደዚህ ይጠራለሁ። እሱ ወደዚህ ይመጣና ይዘምርናል። ከእሱ ጋር ውለታ በዛ እንላለን ጌታን። ሃሌሉያ። ለፈራሪ ከደግሞ የምሰራት እንጃነ ጌታ Come on.